ነግሮ የማይጠፋው ኢየሱስ ብቻ ነው። ውለታው የማያል ቃሉን የሚፈጽመው ቸናግሮ ማይረሳ ጌታ ታማኝ ነው። ለኔ ልቤ ወዳጅ ኢየሱስ ልዩ ነው። አሄ ኢየሱስ የልቤ ወዳጅ ስነሳ አብሮኝ የሚገኘው ሁሌ ናገራለው እርሱ ኤልሻዳይ ነው። ከምንም ከማንም አላወዳድረው እሱ የኔ ጌታ ኢየሱስ ብቻ ነው። አልቀረው ተማምኜ አልሰጋም አንተ ሆኜ አልቀረው ተጨንቄ ኖራለው ተዘልዬ ነግሮ የማይጠፋው ኢየሱስ ብቻ ነው። ኢየሱስ ብቻ ነው የማያል ቃሉን የሚፈጽመው ቸናግሮ ማይረሳ ጌታ ታማኝ ነው። ታማኝ ነው ልቤ ወዳጅ ኢየሱስ ልዩ ነው። አንተ በቀር ለኔ ማናለኝ ለነፍሴ አንተ ነህ ለእኔ ባለውለታዬ። ተማምኜ የምወጣው ቋሚ መከታዬ በሕይወት እንድኖር ጠባቂ ለነፍሴ ጠባቂ አንተ ነህ እኔን ሰው ያረግ ተናግረ ፈጸምከው ማነው ከልካይህ ብላቴና ሳለው አላማ ክንገለት ደግፋ ሳድቅ ያልከውን አድር አልዘገየም መልእክቴ ደርሶልኛል ለእኔ መልሼ ነው ኢየሱሴ ተቀይሯል ዘመኔ ዘመኔ። አልዘገየም መልእክቴ ደርሶልኛል ለእኔ መልሼ ነው ኢየሱሴ ተቀይሯል ዘመኔ ዘመኔ ዘመኔ ዘመኔ ዘመኔ ተቀይሯል ባንተ በለሊት ጨለማ አንተን ሳስብህ ወዲያው ብድግ ብዬ በእንባ ስነግርህ ጩኸቴን ስነግርህ እዚህ አለህ ብዬ ወዲያው መለስክልኝ ድንቅ ነህ ኢየሱሴ። የተናገርከውን ፈጽመ ተገኘ የይሁዳ አንበሳ ኢየሱስ ጌታ ነው። አልዘገየም መልእክቴ ደርሶልኛል ለእኔ መልሴ ነው ኢየሱሴ ተቀይሯል ዘመኔ አልዘገየም መልክቴ ደርሶልኛል ለእኔ መልሴ ነው ኢየሱሴ ተቀይሯል ዘመኔ ሰላሜ ነህ አንተ ጽኑ አለት ለኔ ቀስቱ ሲወረወር ምሽግ መያዣዬ ቀስተኞች ሲነሱ መች ቀስታቸው ሠራ ሟርተኞች አልቻሉም ሞቱ በየተራ እኔን የገባኝ ምስጢሩ አንድ ያለኝን ሲፈጥም እሱ ከልካየለው ነግሮ የማይጠፋው ኢየሱስ ብቻ ነው።